ሀቅ ወይም ሀቆቻቸው ምንድን ናቸው የሚለውን በዝርዝር አይተናል። ሀጂ ሚና ኑር ጀና፣ ጥያቄው ግልጽ ከሆነ አንዳንድ ስጡኝ። ምክንያቱም ትምህርቱ ላይ ትናንትና የነበራችሁት እናንተ ናችሁ። ኦኬ፣ ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። እኔ አንዳንዱ ያለፈኝ ቢኖርም ተነስቼም ነበረ፣ ግን የቻልኩትን ለመዘርዘር ሞክራለሁኝ። እየተሰማ ነው? አንደኛው ማለትም ስሙን ብዘነጋም እቤት ውስጥ ጊንጥ ገብታ የነበረች አንድ ጊንጥ ገባች ማለት ነው። እና በዛን ጊዜ እሷን እንትን ለማለት ነው አይደለም። ኦኬ ኦኬ፣ አልገባኝም ኡስታዝ፣ አውፍ በሉኝ። ኦኬ፣ ጀዛኪላሁ ኸይረን ኑረል ጀና። ጥያቄው ከቀደምት ሙስሊሞች ለወላጆቻቸው የነበራቸውን አክብሮት አይደለም እኮ። የወላጆች ሀቅ አንድ፣ ሁለት፣ ሶስት፣ አራት ብዬ የጠቀስኳቸው አሉ። እነሱን የምትችሏቸው ከሆነ ብዬ ነው። ለማንኛውም የሚሞክር ሰው ከሌለ ወደ ዛሬው ትምህርት እንገባለን። እኔ አንድ የምጠይቃችሁ ነገር ቢኖር ትምህርት ስትከታተሉ እስክሪብቶና ወረቀት እጃችሁ ላይ ቢኖር ጥሩ ነው። የተወሰኑ ነጥቦች በነጥብ የሚያዙ ነገሮችን ብትይዟቸው መልካም ነው ብዬ ወንድማዊ ምክሬን አስተላልፋለሁ። የዛሬውን ትምህርት እንቀጥል። ወላጆች ልጆች ለወላጆቻቸው ቅን አገልጋይ እንዲሆኑ የሚያግዙ ፖይንቶችን እንመለከታለን። እንግዲህ ለማንኛውም መልካም ስራ እንድንሰራ የሚያግዙ አጋዥ ነጥቦች አሉ። ከወንጀልም እንድንርቅ የሚያግዙ ነገሮች አሉ። የዛሬው የምናየው ነገር ኢንሻአላህ እኛ ለወላጆቻችን ቅን አገልጋዮች እንድንሆን የሚያግዙ ነጥቦችን እናያለን። ቢሩል ዋሊደይኒ ኒዕመቱ ሚነላህ፣ ለወላጆች ቅን አገልጋይ መሆን ከአላህ የምትመጣ ወይም ከአላህ የምትሰጥ የሆነች ጸጋ ናት። አላህ ለፈለገው ይሰጣል። ያቺን ቅንነት ደግሞ አጥብቆ የያዘ ሰው ማለት እድለኛ ብሎ ማለት እሱ ነው። በመጀመሪያ ደረጃ ሁላችንም ልብ ልንለው የሚገባው ነገር አንድ ልጅ ለወላጆቹ ቅን መሆኑ ወይም ጥሩ መሆኑ ከአላህ የሚሰጣት የሆነች ጸጋ ናት። ይቺን ነገር አጥብቆ የያዘ ሰው እድለኛ ሰው ማለት እሱ ነው እና እቺን የመሰለችን ጸጋና ስጦታ በተገቢው መንገድ እንድንፈጽማት የሚያግዙ አጋዥ ነገሮች አሉ። የወላጆቻችንን ሀቆች በተገቢው መንገድ እንድንወጣ የሚያግዙ አጋዥ ተጓዳኝ ነገሮች አሉ። እነሱን ነው የምናየው። አንደኛ እስክሪብቶና ወረቀት አጠገባችሁ ያለ በቁጥር ብትይዙ ጥሩ ነው። አዱዓኡ ዱዓ ዱዓ አጋዥ ነገር ነው። ፈመስቱጅሊበት ልኸይራቱ ቢሚስሊሂ፣ መልካም ነገሮችን ለማስገኘት ዱዓን የመሰለ መሳሪያ የለም። የወላጆችን ሀቅ በተገቢው መንገድ እንድወጣ ከሚያግዙኝ ነገሮች አንዱ ዱዓ ነው። ወሀከዛ ካነ ሀዲዩ ሳሊሒን يتضرعون إلى بارئهم أن يوفقهم لبر والديهم وأن يكون آباؤهم وأمهاتهم راضين عنهم. قال تعالى: رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه. يقدمت مسلموك قدمت سلفوك መልካምን ለመስራት የወላጆቻቸውን ሐቅ በተገቢው መንገድ እንዲወጡ አላህን ይማጸኑት ነበር። ለወላጆቼ ቅን እንድሆን አንተ ብቁ አድርገኝ እያሉ እጆቻቸውን ወደ አላህ ይዘረጉ ነበር። ከዚያም ውስጥ ቁርአን ላይ እንደገለጸው የመልካም ሙስሊሞችን ባህሪ ረቢ አውዚዕኒ ጌታዬ አሳውቀኝ أن أشكر نعمتك التي أنعمت علي وعلى والدي بني لاينا بولاجو تشلاي يوالكاتشون سقاو تشندا مسجن أنت أجزين أساوكين وأن أعمل صالحا ترضاه أنت متودون سرا عند سرا أنت أساوكين أسجن زبين يلو نبر هلال الله يسون دقاق باروش سنق سلزي يمجم مريو إنيا لولا جو تشاتشن كنوش تروش اندن نهون يمي أقزن نقر بنور دعانو ولا تشنم ودا الله جو تشاتشن انزرقتن لولا جو تشاتشن كن اندن نهون انتو اقزن بلن الله انمماسن يمجم مريو اقاج نقرنو ولتنيا تذكروا نعمة وجودهما وأنهما راحلين ناتنا أبات بهيوتي يالو نجا اندميات أتشو ماستاوسو لنسو ملكام اندي ولياق زوال دقمو علو يا ناتنا يا أبات منور سقا ሁሌም የሚያስታውስ ከሆነ ከምን ጋር አነጻጽሮ ነገ እንደሚያጣቸው ነገ በሞት ላጣቸው እችላለሁ ብሎ የሚያስታውስ ልጅ ለእናትና ለአባቱ መልካም እንዲውል ያግዘዋል። ድንገትም ሳያስበው ሳይታመሙ ሳያረጁ መካከለኛ እድሜ ላይ እያሉ ጥለውት ሊሄዱ ይችላሉ። እንደዛ የምታዝን የነበረችው እናት እንደዛ የሚወደው የነበረው አባት ነገ ላጣቸው እችላለሁኝ ብሎ የሚያስብ ከሆነ ለነሱ መልካም እንዲውል ያግዘዋል። ሶስተኛ تذكروا الاجر المرتب على برهما ለእናትና ለአባት ቀን መሆን ወይም መልካም ስራን መስራት ወይም ለነሱ ታዛዥ በመሆን የሚገኘውን አጅር ማገናዘብና ማስታወስ ለነሱ መልካም እንድንውል ያግዘናል። ደግሞ አለ፣ እኔ ለእናትና ለአባቴ መልካም በመሆኔ ወይም ቀን በመሆኔ የማገኘውን አጅር ሳገናዘብ ሳስታውስ ግምት ውስጥ ሳስገባ ለነሱ መልካም እንድውልላቸው ያግዘኛል። አልዋሊዳኒ እናትና አባት ባቡ ሚን አብዋቢል ጀነቲ ከጀነት በሮች አንድ በር መሆናቸውን ማስታውስ ከሆነ اذا بررتهما وقد يكونان سببا في شقائك ان انت اسرفت في عقوقهما اني لناتና ለአባቴ መልካም የምሁድ የምውል ከሆነ በነሱ ስበብ ጀነት እንደምገባ የማስታውስ ከሆነ ለነሱ መልካም እንድውል ያግዘኛል። የነሱን ሐቅ ባለመወጣት ደግሞ ሐቃቸውን በማጓደሌ ያችን የጀነትን በር ማዘጋት መሆኔን ግምት ውስጥ ስካስገባሁኝ ይህም ራሱ ለነሱ መልካም እንድውል ያግዘኛል ማለት ነው። አራተኛ ከማ ተዲኑ ቱዳን፣ ዛሬ ለእናትና ለአባቴ እንደምሆነው ሁሉ ነገ የኔም ልጆች ለእኔ እንደሚሆኑ ቆም ብዬ ካሰብኩኝ እኔ ለወላጆቼ ጥሩ መሆኔ ነገ የኔም ልጆች ለእኔ ጥሩ ይሆኑልኛል የሚለውን ግምት ውስጥ ካስገባሁኝ፣ በተቃራኒው ደግሞ እኔ ዛሬ ወላጆቼን የምበድል፣ ወላጆቼን የምገላምጥ፣ ወላጆቼን የማመናጭቅ፣ ወላጆቼን የማላከብር ከሆንኩኝ ነገ የእኔ ልጆችም እንደዚሁ ይሆናሉ ብሎ ቆም ብሎ የሚያስብ ሰው ካለ ዛሬ ለወላጆቹ መልካም እንዲውል ያግዘዋል። ምክንያቱም እኔ ዛሬ ለወላጆቼ ጥሩ ከሆንኩኝ የእኔ ልጆች ለእኔ ጥሩ እንዲሆኑልኝ እማስብ ከሆነ ዛሬ ጥሩ መሆን አለብኝ፣ ቅን አገልጋይ መሆን አለብኝ። ይሄን የማልፈልግ ከሆነ ግን ለወላጆቼ ጥሩ አለመሆን ነው ማለት ነው። እኔ እርግጠኛ ነኝ ነገ የእኛ ልጆች ጥሩ ልጆች እንዲሆኑልን የሁላችንም ምኞት ነው። አክባሪዎች፣ ታዛዦች እንዲሆኑ እንደምንፈልግ እርግጠኛ ነኝ ሁላችንም። አባትም ሆነ እናት ልጆቹ ለሱ ቅኖች እንዲሆኑ ይመኛል። መመኘቱ ብቻ ሳይሆን ዛሬ ለወላጅ ጥሩ መሆን አለበት። ስለዚህ ነገ የኔ ልጆች ጥሩ እንዲሆኑልኝ ከፈለግኩኝ ዛሬ ለወላጆቼ ጥሩ መሆን አለብኝ የሚለውን ግምት ውስጥ ካስገባሁኝ ለወላጆቼ ጥሩ እንድሆን ያግዘኛል። አምስተኛ እስትሕዳሩ ፈድል ልዋሊደይኒ አለ ልኢንሳን፣ ምንጊዜም ልጅ የወላጆቹን ውለታ ፊት ለፊቱ ማድረግ ከቻለ ለእነሱ መልካም እንዲውል ያግዘዋል። ፈሁማ ሰበቡ ውጁድህ ባዕድ አላህ ዐዘ ወጀል፣ እናትና አባት ናቸው ለእኔ ወደዚች ምድር እንድመጣ መንስኤ የሆኑት ከአላህ በኋላ። እናቴ እኔን 9 ወር አርግዛ አምጣ ወልዳኝ በሽንትና በሰገራ ሳትጸየፍ ተጨማልቃ አሳድጋኝ፣ እኔ ስታመም አብራኝ ታማ፣ ስራብ አብራኝ ተርባ፣ አባቴ ለእኔ ብሎ ብዙ ስቃዮችን ተሸክሞ ላቡን አንጠብጥቦ ምግብ፣ መጠጥ፣ የሚለበስ ጫማ፣ ትምህርት ቤት፣ የተለያዩ ስቃዮችን ያሳለፉ ወላጆች መሆናቸውን የሚያገናዝብ ሰው ለእነሱ ቅን ታዛዥ እንዲሆን ያግዘዋል። ስድስተኛ ተውጢኑ ነፍሲ አለ ልብር፣ ምንጊዜም እያንዳንዳችን ነፍሳችንን ረገጥ አድርገን መያዝ መቻል አለብን። ነፍሶቻችንን ነፍስ እንደምታውቋት አላህ በቁርአን ላይ እንደገለጻት ኢነ ነፍሰ ለአማረቱም ቢሱኢ ኢላ ማ ረሒመ ረቢ ብሏል። ነፍስ አላህ ያዘነላት ካልሆነች በስተቀር ምንጊዜም በመጥፎ ነገር ነው እንጂ የምታዘው በጥሩ ነገር አታዝም። ይሄ የአብዛኛዎቹ ነፍሶች ባህሪ ነው። አላህ ያዘነላቸው ነፍሶች ካልሆኑ በስተቀር በጥሩ የሚያዙ የሉም። ስለዚህ ትግል ያስፈልጋል ከነፍስያችን ጋር። እናታችንና አባታችንን እንዳናከብር ስታዘን ስታነሳሳን ልንታገላት ይገባል። ነፍስያችንን መታገል ያስፈልጋል። ሰባተኛ እኛ ለወላጆቻችን ቅን አገልጋዮች እንድንሆን ከሚያግዙን ፖይንቶች መካከል ሰባተኛው እስትሽዓሩ ፈርሒ ልዋሊደይን ብልብሪ ወሑዝኒሂማ ሚን ልዑቁቅ፣ እኛ ለወላጆቻችን መልካም ስንውል እንደሚደሰቱ ሐቃቸውን ስናጓድል ደግሞ እንደሚከፉ፣ እነዚህን ምንጊዜም ህሌናችን ውስጥ ቀርጸን የምናስቀምጥ ከሆነ ያግዘናል መልካም እንድንውል። እኔ እርግጠኛ ነኝ እናቴ ደስ ሲላት አባቴ ደስ ሲለው ደስ የማይለው ልጅ አለ ብትሉኝ አላምንም፣ እንደው ከእናቱ አብራክ ሲወጣ የተረገመ ካልሆነ በስተቀር። እናቴ ስትስቅ አባቴ ሲስቅ ለእኔ ደስታዬ ነው ኢማን ውስጤ ካለ። የእናቱ መደሰት የአባቱ መደሰት እማያስደስተው ካለ እድለ ቢስ ነው እሱ። ስለዚህ ለማንኛውም ጥያቄ እና መልስ ሼር የሚደረግበት ሰዓት አይደለም ፕሊዝ። ለማንኛውም አንድ ሰው ለእናትና ለአባቱ መልካም እንዲውል ከሚያግዙ ነገሮች ውስጥ የእናትና የአባት ደስታቸው እሱ ቅን ሲሆንላቸው እንደሚደሰቱ የሚያገናዝብ ሰው፣ ሲከፉ ደግሞ የሚከፋው ሰው ከሆነ ይሄንን የሚያገናዝብ ከሆነ ጥሩ ነው የሚሆነው። ዋለይኩም ሰላም። ስምንተኛው አንድ ልጅ ለወላጆቹ ቅን እንዲሆን ከሚያግዙ ነገሮች ውስጥ ቂራአቱ ሲሪል ባሪነ ወልአቂን የቀደምት ሙስሊሞችን ወይም የቀደምት የወላጆቻቸውን ሀቅ ያላሟሉ ሰዎች መልካሞቹ ምን እንዳገኙ በምድር ላይ መልካም በመሆናቸው፣ ወላጆቻቸውን ደግሞ ሀቃቸውን ሳያከብሩ የቀሩ ደግሞ ባለማክበራቸው ምን አይነት ችግር እንደገጠማቸው ታሪክን ማንበብ ይሄም ያግዛል። ምክንያቱም የሁለቱንም ታሪክ ማንበብ የቅን ልጆችን ታሪክ ማንበብ ለወላጆቻቸው ቅን የነበሩትን ማንበብ እንደገና ደግሞ ለወላጆቻቸው ታዛዥ ያልነበሩትን መናጢዎችንም ታሪክ ማንበብ በሁለቱም ሳይድ ለእኛ ጥቅም ይሰጠናል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የመልካም ዋይ ልጆችን ታሪክ ማንበብ መልካም እንድንውል ሲያግዘን፣ ቅን ያልነበሩትን እድለቢስ ልጆች ታሪክ ደግሞ ማንበብ ከዛ መጥፎ ባህሪ እንድንታቀብ ያግዘናል። ባጭሩ የቀደምት የጥሩዎቹንም የመጥፎዎቹንም ልጆች ታሪክ ማንበብ ዛሬ እኛ ለወላጆቻችን ቅኖች እንድንሆን ከሚያግዙን ነገሮች ውስጥ አንዱ ነው። ዘጠነኛ ኢዓነቱ ልአውላዲ አለል ቢሪ ወዛሊከ ቢተሽጂዒሂም ወሹክሪሂም። ወላጆች ልጆችን ማገዝ አለባቸው መልካሞች እንዲሆኑ። እንዴት ነው ወላጆች ልጆቻቸውን መልካም እንዲሆኑ ወይም ለወላጆቻቸው ቅኖች እንዲሆኑ ማገዝ ያለባቸው የሚል ጥያቄ ቢነሳ፣ ጥሩ የሆነን ልጅ ሞራል ልንሰጠው ይገባል። ወላጆች አንተ እኮ ጥሩ ነህ፣ እኔ ሳዝ ትታዘዝልኛለህ፣ በረካሁን እንጀራ አላህ ያውጣልህ፣ አላህ ያሳድግህ፣ ያሰብከው ቦታ አላህ ያድርስህ ስትል እናት ከጎን በኩል መልካም የማይውል ልጅ ይሰማል። አሀ ወንድሜ እኮ ዱዓ የተደረገለት፣ እህቴ እኮ ዱዓ የተደረገላት ጥሩ ስለሆኑ ነው አይደለ? እኔም ጥሩ መሆን አለብኝ ይላል በጎን በኩል ያለው። መርገም ግን አስፈላጊ አይደለም። ያኛውንም ቢሆን ዱዓ ነው ማድረግ ያለብን እንጂ እናትና አባት ልጆቻቸውን መርገም የለባቸው። ግን ልጆች ለወላጆቻቸው መልካሞች እንዲሆኑ ቅኖች እንዲሆኑ ከሚያግዙት ነገሮች እኛ ወላጆች ልጆቻችንን ልናግዛቸው ይገባል። ሞራል በመስጠት በማመስገን ይሄ ነው ማድረግ ያለብን። ويذكو ويزكي العظيمة ويبعث على البر. እኛ ልጆቻችንን ባመሰገን ቁጥር ወልስቴ ልጆቻችንን ባመሰገን ቁጥር አንዳንድ ጊዜ ደግሞ ለየት ያለ ስጦታ በሰጠን ቁጥር ጥሩ በመሆናቸው። እርግጥ ነው በጊፍት ልጆችን መለያየት በሸሪያው አይፈቀድም፣ ግን አንዳንድ ጊዜ ጎበዝ ተማሪ ሲሆን፣ ቅን ልጅ ሲሆን እና በእንደዚህ አጋጣሚዎች ላይ ምን ማድረግ አለብን? እኛም ለልጆቻችን መልካም አጋዦች መሆን አለብን። ይሄንን መዘንጋት የለብንም። አስረኛው ልብ በሉ፣ አስረኛው ፖይንት፣ ወአለይኩም ሰላም ወረህመቱላሂ ወበረካቱ። አስረኛው እኛ ለወላጆቻችን መልካም እንድንውል ከሚያግዙን ፖይንቶች መካከል ሰላሁል አባ፣ የወላጆች ቅንነት ለልጆች ቅንነት አጋዥ ነው። አላሁ አክበር። ፈሰላሁሁም ሰበቡን ሊሰላሂ አብናኢህም ወቢርህም ቢህም። አባትና እናት ከአላህ ጋር ያላቸው ሪሌሽን ጥሩ መሆኑ ልጆች ከነሱ ጋር ያላቸውን ሪሌሽን ግንኙነት ጥሩ እንዲሆን ያደርገዋል። አስሊሕ ማ በይነከ ወበይነ ረቢከ ዩስሊሑ ላሁ ዐዘ ወጀለ ማ በይነከ ወበይነ ናስ። አንተ በአንተና በፈጣሪህ መካከል ያለውን ግንኙነት አስተካክል። አላህ በአንተና በፍጡራን መካከል ያለውን ግንኙነት ያስተካክልልሃል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዳትረሱ ይችን ነጥብ። ውዲቷ እናት፣ ውዱ አባት ለአባቶች ለልጆች ለነሱ ጥሩ እንዲሆኑ ከፈለግን እኛ ለአላሁ ሱብሓነሁ ወተዓላ ጥሩ ባሪያዎች መሆን አለብን። ጥሩ ባሪያዎች መሆን አለብን። ይሄን ካደረግን አይሰማም እንዴ? ይሄን ካደረግን የእኛ ልጆች ለእኛ ጥሩዎች ይሆናሉ። እኛ ግን ለአላህ መጥፎዎች ከሆን፣ አላህ ያዘዘንን የማንፈጽም ከሆነ፣ የከለከለንን የማንከለከል ከሆነ ልጆቻችን ለእኛ ቅኖች እንዲሆኑ ማሰብ ከንቱ ምኞት ሆኖ ይቀራል። ምክንያቱም እኛ መጀመሪያ ለአላህ ጥሩዎች መሆን እንዳለብን ስለዘነጋ ነው። ስለዚህ አስረኛው ልጆች ለወላጆቻቸው መልካም እንዲውሉ ከሚያግዙ ነጥቦች ውስጥ የአባቶች የወላጆች ጥሩነት ሊረሳ አይገባውም ነው። አስራ አንደኛው አተዋሲ ቢልቢሪ ወዛሊከ ቢተሽጂዒ ልበረረቲ። ድንገት ልጆች ሁሉም መጥፎዎች ላይሆኑ ይችላሉ። አዎ ይሄም ነው እውነታው። ጥሩ የሆኑት ልጆች መጥፎ የሆኑትን ልጆች ሊመክሩ ይገባል። አምስት ልጆች ቢኖሩ ከአምስቱ አንዱ ጥሩ ልጅ ሊሆን ይችላል ለወላጆቹ። ይህ ጥሩ ልጅ መጥፎ የሆኑትን ልጆች ሊመክራቸው ይገባዋል። እነሱ ጥሩ በመሆናቸው የሚያገኙትን አጅር ሊያስገነዝባቸው ሊያስታውሳቸው ይገባል። በተቃራኒው ደግሞ እነሱ ለወላጆቻቸው መጥፎ በመሆናቸው የሚያጋጥማቸውን ደግሞ ቅጣትና ስቃይ፣ እንግልት፣ ወደፊት የሚደርስባቸውን ችግር ጥሩ የሆነው ልጅ ጥሩ የሆነችዋ ልጅ እርስ በርሳቸው ሊመካከሩ ይገባል። ይሄም ያግዛልና። አስራ ሁለተኛው ተቅዋላሂ ፊ ሓል ጦላቅ። እናትና አባት ሲለያዩ አላህን በፈራ መንገድ ላይ መለያየት አለባቸው። ሱብሃነላህ። ልብ በሉ ይቺን ፖይንት። እናትና አባት አብረው መኖር ካልቻሉ ልጆች ከወለዱ በኋላ ሲለያዩ አላህን ፈርተው መለያየት አለባቸው። ምን ማለት ነው ይሄ? ድንገትም እናትና አባት አብረው የመኖር እድል ሳይኖር ቀርቶ ተለያዩ። ከአባት ጋር አብሮ የሚሄድ ልጅ ሊኖር ይችላል። ከእናት ጋር የሚሄዱ ልጆች ሊኖሩ ይችላሉ። ወይም ሁሉም አባት ጋር ሊሆኑ ይችላሉ። ወይም ሁሉም እናት ጋር ሊሆኑ ይችላሉ። በዚህ አጋጣሚ እናት ከአባት ጋር ስለተለያየች ከባል ጋር ስለተለያየች ለመበቀል ልጆቿን መጠቀም የለባትም። ፕሊስ ልብ በሉ። አባትም ከእናታቸው ጋር ስለተለያየ ብቻ ወአለይኩም ሰላም ወረሕመቱላህ ሊበቀል ልጆቹን የመበቀያ መንገድ መጠቀም የለበትም። ምን ማለት ነው? አሁንስ እናትና አባት ሲለያዩ አብረው የመኖሩ እድል ከተቆረጠ እናት ልጆች አባይን ማየት እፈልጋለሁ እንፈልጋለን ሲሉ የምን አባት አላችሁ አባት እንዳትሉ፣ ሁለተኛ በአንደበታችሁ ላይ አባት የሚል ድምፅ ወይም ቃል እንዳልሰማ። የምን አባት ነው እሱ? ቢወዳችሁማ ኑሮ እናታችሁን አክብሮ ይይዝ ነበር። ወአለይኩም ሰላም ወረሕመቱላሂ ወበረካቱ ማለት የለባትም እናት። እነሱ ሳይስማሙ ቀርተው እርዚቃቸው አልቆ ከተለያዩ ለምንድን ነው እናት ልጆች ከአባታቸው እንዲርቁ የምታደርገው? አባታቸውን እንዲጠሉ የምታደርገው? ይሄ ተገቢ አይደለም። አባታችሁም አይወዳችሁም ማለት የለባትም። የእሷና የእሱ ችግር ወደ ልጆች መሸጋገር የለበትም። አባትም እንደዚያው እሱ ጋር ከሆኑ ልጆች እማይን ማየት እንፈልጋለን ሲሉ የምን እናት ነው እሱ? እናት የላችሁም። መጥፎ እናት እኮ ናት። እምትጠየቅ እናት አይደለችም እያለ ማለት የለበትም። ምክንያቱም እናትም መጥፎ ሳይድን የምታንጸባርቅ ከሆነ አባትም እንደዛው መጥፎነቷን የሚናገር ከሆነ ለእናታቸው መጥፎ እንዲሆኑ ያነሳሳቸዋል፣ ለአባታቸው መጥፎዎች እንዲሆኑ ያነሳሳል። ስለዚህ ውዲቷ እናት ከአንቺ ጋር አብረው የሄዱ ልጆች ካሉ ስለ አባትሽ ሶሪ ስለ አባታቸው ጥሩነት እንጂ መጥፎነት መናገር የለብሽም። ወአለይኩም ሰላም ወረሕመቱላህ። ውዱ አባት ከአንተ ጋር የሄዱ ልጆች ካሉ ስለ እናታቸው ጥሩነት እንጂ መጥፎነት መናገር የለብህም። አደራችን ነገር እንዳትረሱ። አብሮ የመኖር አብሮ የመቀጠል እድሉ ከሌለ እናንተ እናትም አባትም አንዱ በአንዱ ላይ ልጆችን በመጥፎ ማነሳሳት የለበትም ነው። ይሄንን ወላጆች ሊጠነቀቁ ይገባል። እነዚህም ፖይንቶች በዚህ እንጨርሳለን። እንዳትረሱ 12 እኛ ለወላጆቻችን ቅኖች እንድንሆን የሚያግዙ ፖይንቶችን አይተናል ማለት ነው። ጥሩ እንግዲህ አንድ ልጅ ለእናትና ለአባቱ ቅን መሆን አለበት፣ ጥሩ መሆን አለበት። ጥሩ የቅን ተቃራኒ መጥፎ ከሆነ የሚገጥሙትና ወይስ መገለጫዎቹ ምንድን ናቸው? መጀመሪያ አንድ ልጅ ለእናቱ ወይም ለወላጆቹ ቅን አይደለም ከሚያስብሉ ምልክቶች ውስጥ إبكاؤهما وتحزينهما بقول أو فعل أو غير ذلك من مظاهر العقوق لعل يولاجوشن حق كالما وطات ويم عالما وطاتون كم يوك باتشو ملكتو چوست النات الناباتون اندي تكزو مادرك ماسلك اس بنققرم ليهوني چلال بتكبارم ليهوني چلال انجديه لببل انديتنا ماسلك اساتشو በመማታት አይደለም። እዚህማ ደረጃ ከደረሰ ያበቃለት ሰው ነው። እናትና አባትን የሚያስከፋ ንግግር የሚናገር ሰው ካለ፣ የሚያስለቅሳቸው ንግግር የሚናገር ሰው ካለ ይህ የነሱን ሐቅ ለማጓደሉ ከሚቀመጡ ምልክቶች ውስጥ የመጀመሪያው ነው። አንድ ሶሃቢ ወደ ረሱል አለይሂ ሰላቱ ወሰለም መጣና እኔ ከእርሶ ጋራ ወደ ጂሃድ መሄድ እፈልጋለሁ አላቸው። እኔ ከእርሶ ጋር ወደ ጂሃድ መሄድ እፈልጋለሁ አላቸው። ግን እኔ ወደ እርሶ ስመጣ ወላጆቼ እያለቀሱ ነው ትቻቸው የመጣሁት አለ። ምን አሉት መሰላችሁ? አይ ጂሃድ ይበልጣል፣ አይዞህ ቢያለቅሱም ግድ የለም ወንጀል የለብህም አሉት ይሆን? ላ ምን አሉት? ፈርጂ ኢለይሂማ ወደ እነሱ ተመለስና ፈአድሒክሁማ አስቃቸው እንዳስለቀስካቸው። አላሁ አክበር። አንተ ወደ ጂሃድ ልትመጣ ያሰብከው ቅን ቢሆንም እነሱም ማስለቀስ ግን ወአለይኩም ሰላም ወረሕመቱላሂ ወበረካቱ እነሱም ማስለቀስ ግን ከባድ ወንጀል ነውና ተመለስና አስቃቸው አሉት። ስለዚህ ከዛ ከጂሃድ እንዲመለስ አደረጉት ማለት ነው ረሱል ዓለይሂ ሰላቱ ወሰላም። ልብ በሉ እንግዲህ ኢብኑ ዑመር ምን ይላሉ? ቡካኡ ልዋሊደይኒ ሚን አልዑቁቂ ወልከባኢር፣ በምንም ይሁን በምን ወላጆችን ማስለቀስ ከትላልቅ ወንጀል ይቆጠራል። በአመለካከትሽ ሊሆን ይችላል፣ በአነጋገርሽ ሊሆን ይችላል፣ እምቢ በማለትሽም ሊሆን ይችላል። አንተም ወንድሜ እንደዛው ወላጆችን ማስለቀስ ከትላልቅ ወንጀል ይቆጠራል ይላሉ ኢብኑ ዑመር። ሁለተኛው እኛ ለወላጆቻችን ቅን አለመሆናችንን ከምናውቅባቸው መንገዶች ኢድኻሉ ልሙንከራቲ አው ሙዛወለቱሃ አማመሁም፣ እናትና አባት የማይፈልጉትን መጥፎ ነገር ወደ ቤት ይዞ መምጣት፣ መጥፎን ነገር እቤት ውስጥ ይዞ መምጣት። ፊልሞችን እናትና አባት ኧረ ተው ልጄ፣ ሙዚቃ ኧረ ተይ ልጄ ሲሏት፣ ካርታ የመሳሰሉ የተለያዩ መጥፎ ነገሮችን እቤት ይዞ መምጣት የእነሱን ሀቅ ከማጓደል ይቆጠራል። የወላጆችን ሀቅ ከማጓደላችን ወይም ለማጓደላችን ከምናውቅባቸው መንገዶች ምሳሌ ሶላትን አለመስገድ፣ አረ ልጄ ሶላት ስገድ ሲሉ እምብየው ማለት፣ ሂጃብ አለማድረግ፣ የተለያዩ መጥፎ ነገሮች አሉ። እቤት ውስጥ አጉል ፊልሞችን ከፍቶ መመልከት፣ አጉል ቻናሎችን በየጊዜውም ሆነ አንድ ጊዜም ሆነ አረ ተው ልጄ ይሄ ነገር ይጎዳሃል ሲጎዳም እያሉ ውስጣቸው አጠለ ይሄንን ነገር መጠቀም የእነሱን ሀቅ ከማጓደል ይቆጠራል። ያ ረብ። ሶስተኛው እኛ የወላጆቻችንን ሀቅ ለማጓደላችን ከምናውቅባቸው ምልክቶች አልበራአቱ ሚንሁማ አው ተኸሊ አንሁማ፣ እናቴ አይደለሽም አባቴ አይደለህም ማለትም የእነሱን ሀቅ ከማጓደል ውስጥ አንዱ ነው። ሱብሓነላህ። በአንደበቱ ላይል ይችላል። እስቲ ልብ ብላችሁ ተከታተሉኝ ወንድሞቼ እና እህቶቼ። እሱ ከእናቱ ሆድ የወጣ መሆኑን ይረሳና አባቱ ትናንትና ላቡን አንጠብጥቦ ለእሱ ደስታ ብሎ ሲንገላታ የነበረ አባቱን ዛሬ እሱ ዩኒቨርሲቲ ገብቶ ስለተመረቀ ዶክተር ስለሆነ ወይም የሆነ ስልጣን ስላገኘ ምንም ያልተማሩ መሀይም እናትና አባት ቤት ስላሉት እናትና አባቴ ናቸው ብሎ ማለትን ያፍራል። በርካታ ናቸው እንደዚህ አይነት ባህሪ የሚንጸባረቅባቸው። እሱ ሀብታም ስለሆነ እሱ የተማረ ስለሆነ ያቺ ሚስኪን እናት ምስኪኑ አባት እናቴ ናት አባቴ ነው ማለት የሚያፍሩ ሰዎች አሉ። ከማን እንደመጣ ይዘነጋዋል። ኢሮፓ ሀገር፣ ውጭ ሀገር ሂዳ በእሷ ቤት የሰለጠነች ናት፣ አሪፍ ሁና ተመልሳለች። እሱም እንደዛው ሲመለሱ ግን አሊፍን የማያውቁ አሊፍን ኤን የማያውቁ እንደዛው ገጠር ውስጥ ያሉ እናትና አባት እናትና አባቶቼ ናቸው ማለቱ ግን የሚከፋው እና የሚዘገን ነው አለ። ጓደኞቹን ወደ ቤት ማምጣት የሚጸየፍ አለ። ለምን? እቺን መሀይም እናትና መሀይም አባቱን ያ ጆሪ የሆነው ጓደኛ እንዳያይበት ነው። አንተ ከየት እንደመጣህ ዘንግተኸዋል እኮ። አንተ ራስህን ጆሊ አድርገህ የምትመለከተው የሰለጠንክ መሆንህን ከፍ ከፍ እያደረግክ የምታየው ለስልጣን እንድትበቃ ያደረጉህ ዩኒቨርሲቲ ገብተህ ተመርቀህ ዶክተር እንድትሆን ያስቻሉህ ውጭ ሀገር ወጥተሽ ገንዘብ ሰብስበሽ እንድትመለሽ ያበቁሽ እነዛው ዛሬ የናቅናቸው ምስኪኖቹ ወላጆቻችን መሆናቸውን እንዘነጋና ወላጆቼ ናቸው ብለን መናገር እናፍራለን። በልም ሲል እናትህ ናት እንዴቺ ሲለው አረ አይደለችም ይላል። አባትህ ነው እንዴ ይሄ ሲባል አረ አባቴ አይደለም ይላል። ወይ አጎቴ ነው የሚለው ወይ አክስቴ ናት ይላል። ድንገትም የጆሊዎችን ቋንቋ የሚያውቅ ከሆነ በሱ ቤት ጆሊ ይመስለዋል፣ ፋራ ነው። የሰለጠኑትን ቋንቋ የሚያውቅ ከሆነ ይሄ አባትህ ነው እንዴ ሲለው ኖ አይደለም ኖ ይላል። ኖ ማለት እናትና አባት አይገባቸውም። ኖ ምን እንደሆነ አዎ ያለ ይመስላቸዋል። ኦኬ ይለዋል። እንዲህ አይነቶቹ አሉ። فعن عنس الجهني عن أبيه عن النبي صلى الله عليه وسلم قال يا الله ملك تنعلو إن لله تعالى عبادا لا الله باريا وشالوت لا يكلمهم الله يوم القيامة يوم القيامة يما ينقراتشو ولا يزكيهم كونجلاتشو يما يتراتشو ولا ينظر إليهم ወደ እነሱም በረህመት አይኑ የማይመለከታቸው እድለ ቢስ የሆኑ ባሪያዎች አሉ ሲሉ፣ አረ እነማን ናቸው እነሱ? አላህ የማያናግራቸው በረህመት አይኑ የማይመለከታቸው ከወንጀላቸው የማያጠራቸው ብለው ሶሃቦች ሲጠይቁ፣ ሙተበሪኡን ሚን ዋሊደይህ ራጊቡን አንሁማ ومتبرئ من ولده ورجل أنعم عليه قوم فكفر بنعمتهم وتبرأ منهم كنزيا سوات وست كولاجو تشو إراسهم قلل يمي عدرك ولاجو تشي عايد اللوم يميل كنزيا سوات وست عندو هينو بتك أراني من قدم ليلوي چلال بك أتتا ولاجو تشي عايد اللوم بايلم እየከፈፈው እየሰቀቀው ዝቅተኝነት እየተሰማው ናቸው እንኳን ቢል ችግር አለበት ማለት ነው። እናትና አባት መሀይማንም ይሁኑ ምስኪኖችም ይሁኑ ያረጆች ያረጁም ይሁኑ የጃጁም ይሁኑ ወላጆች ናቸው። ይሄንን የዘነጋ ካለ እድለ ቢስ ማለት እሱ ነው። አራተኛ እኛ የወላጆቻችንን ሐቆች ለማጓደላችን እንደ ምልክት ከሚቀመጡት ውስጥ ተቅዲሙ ዘውጀት አለ ልኡሚ ወልአቢ ፊሂማ ፊማ ልልዋሊደይን ፊሂ ደክሉን እናትና አባትን የሚመለከትን ነገር እናትና አባትን በሚመለከት ነገር የሚስትን ሐሳብ ማስቀደም። ለበበሉ ነገሩ እናትና አባትን ብቻ በሚመለከት እነሱም በሚመለከት ነገር የሚስትን ሐሳብ ማስቀደም። እናትና አባት ሊረዱ የሚገባቸው ሁኔታ ላይ እያሉ ሚስት ግን ቆይ አትርዳቸው ትንሽ አቆይ ካለች እሺ ብሎ መቀበል። እናትና አባት መጠየቅ ባለባቸው ሰዓት ላይ ሊጠይቅ ሲፈልግ ሚስት ቆይ እስቲ አሁን አትሂድ ሌላ ቀን ትሄዳለህ ስትለው እሺ ብሎ መቀበል። ልጁ እናትና አባትን ሊረዳ ሲፈልግ አይ ቆይ ትርፍ ነገር ለመግዛት ፈልጋ ሚስት አይ ለዚህ ነገር አውለውና በሚቀጥለው ደሞዝህ ለእናትና ለአባት ታደርግላቸዋለህ ስትለው እሺ ብሎ መቀበል። እንደዚህ አይነት ነገሮች ላይ ሚስትን መታዘዝ እናትና አባትን ካለማክበር ሐቃቸውን ከማጓደል ይቆጠራል። በተለይ አላህ ይጠብቀንና መናጢ የሆነች ሚስት ከሆነች እናትና አባቱን እንዲርቅ የማትፈነቅለው ድንጋይ የለም። በቃ በማንኛውም መንገድ እናትና አባትን እንዲርቅ ነው የምትፈልገው። በተለይ ደግሞ የሚያፈቅራት መሆኑን ካወቀች፣ እሱ የሚላትን ሙሉ በሙሉ የምትፈጽም መሆኗን ካወቀች፣ እሱ እሷ የምትለውን የሚፈጽም መሆኑን ካወቀች፣ በቃ ሁሉም ነገር እሷ ጋር እሷ ባለችው መንገድ መፈጸም አለበት። ምድር ላይ ያለ እሷ ሴት የሌለ ይመስለዋል። አንዳንድ ጊዜ ይቅርታ አድርጉልኝ እህቶቼ፣ አንዳንድ ባሎች አሉ እናትና አባታቸውን ለሚስቶቻቸው ሲሉ፣ ወአለይኩም ሰላም ወረሕመቱላሂ ወበረካቱ፣ መጥፎ ነገር የሚሰሩ ሁሉም ሴቶች አይደሉም ግን አሉ። በቃ እናት እናት አባት አባት ትላለ፣ ከፈለክ ሂዳ እነሱ ጋር። አዎ ይሄዳል። ከአንቺ በፊት እናትና አባቴ ናቸው ለእኔ ማለት አለበት። የእሷን ሀቅ አያጓድል እንጂ በእናትና በአባት በኩል ግን ድርድር የለም። አለቅ የእሷ ሀቅ ሌላ፣ የእነሱ ሀቅ ሌላ። ምንድነው ሁል ጊዜ እናት እናት የምትለው? እናት እናት ያገባሃኝ መሆኑን ትረሳለህ እንዴ? ጠዋትም ማታም ዚያራ ሊያደርግ ሲፈልግ ምንድነው ዚያራ ዚያራ የምታበዛው አንተ? ምንድነው ሁል ጊዜ ዚያራ ዚያራ? እችን ነገር ለእናቴ ገዝቼ ልውሰድ። አንተ ሁል ጊዜ ለእናት ለእናት ለእናት የምትለው ምንድነው እሱ? የምትል ሚስት ሚስት አይደለችም፣ ጸር እንጂ። ይሄን ሊታወቅ ይገባል። ስለዚህ የእናትና የአባትን ሀቅ በተመለከተ የሚስትን ሀሳብ በመስማት የእነሱን አለማድረግ ሀቃቸውን ከማጓደል ይቆጠራል። አላህ ሷሊህ ሚስቶችን ይስጠን፣ ያሉትንም ሷሊሆች ያድርግልን። አሁንም የእናትና የአባትን ሀቅ ከማጓደል ውስጥ አንደኛው ስድስተኛው መሰለኝ አምስተኛው እሺ አምስተኛው የእናትና ትክክል። አዎ ኑር አልጀና በትክክል ትምህርቱን እየተከታተልሽ ነው ማለት ነው። ኡሙ አብዲንም እንደዛው፣ ሌሎቹ ቡና እያፈሉ ነው መሰለኝ። ቤንት ዑመር ኮርጀሽ ካልሆነ ጎበዝ ነሽ። ሌሎቻችሁ ያው ቡናም ስታፈሉ ሻይም ስታፈሉ እዛው ጋር ብትሆኑ ጥሩ ነው። እሺ አንዳንድ ጊዜ አምጡት ወደ ሞባይሉና ወደ ፓልቶኩ። ደግሞ ስታፈሉ ይኸው 10 ጊዜ አትቅመሱት፣ 1 ጊዜ ከቀመሳችሁት ይበቃል። እሺ አዎ፣ ዛሬ ምርጥ ቡና እንኳን ብትጠጡ ነገ ጠጥቻለሁ የማይል ሆድ ነው የያዝነው አይደል? ቡናና ሻይ ወዴት ነው የሚሄደው? ወደ ሆድ አይደለም እንዴ የሚሄደው? ወደ አእምሮ አይደለም? አዎ ይመቻችሁ። እንግዲህ ጥሩ የወላጆችን ሀቅ ከማጓደል ውስጥ አደሙ ዚያረቲሂማ በሚፈለግበት ሰዓት ሂዶ አለመዘየር በጣም ይገርማል። እዛው ጎረቤት ሆኖ በሁለት ሳምንት በሶስት ሳምንት እንጂ እናቱንና አባቱን የማይዘይራል። የአንድ ብር የሁለት ብር ትራንስፖርት ለምን በእግርህ አትሄድም? ለምን እናትና አባትህን ለመዘየር ስትል እግርህ ለምን አይሰነጣጠቅም? የሁለት ብር የሶስት ብር ትራንስፖርት ላለማውጣት ሲል በ15 ቀን በወር እንጂ የማይዘይራል። ይሄ ተገቢ አይደለም። እዚህ ጋር ሚስትስ እንዴት ነው የሚለው ጥያቄ ሊነሳ ይችላል። ትዘይር፣ ነገር ግን የባሏን ሀቅም መጠበቅ አለባት። እቤት ውስጥ መሟላት ያለበትን ነገር አሟልታ ከሆነ እሱ ለስራ በሚሄድበት ሰዓት አስፈቅዳ ሂዳ ትዘይር። ግን በይበልጥ ደግሞ ባል እሱ ከስራም ሲመለስ ቢሆን ጠዋት ወደ ስራ ሲሄድም ቢሆን ጠዋትና ማታ ራሱ ቢዘይራቸው ጥሩ ነው። ስድስተኛ አየንዙረ ልወለዱ ኢላ አቢሂ ነዝረተ ሸዘሪ አው የተዓዘመ አን ተቅቢል የዲ ዋሊደይሂ አው ላ የንሀዱ ለ ሁማ ኢሕትራመን ወኢጅላለን ማየቱ ሐቃቸውን ከማጓደል ይቆጠራል። የበታች አድርጎ መመልከት ሲቆጣም ቢሆን ራሱ የሚያናድድ ነገር እንኳን ቢናገሩት እይታው የአክብሮት እይታ መሆን አለበት እንጂ ዝቅ የማድረግ እይታ መመልከት የለበትም። ወይም ደግሞ ሲገባና ሲወጣ የእናትና የአባቱን እጅ ከመሳም መጸየፉ ራሱ እጃቸው የጠቆረው እጃቸው የተሰነጣጠቀው እጃቸው የሻከረው ለአንተ ብለው እኮ ነው፣ ለአንቺ ብለው እኮ ነው። ለማን ብለው መሰለ? ለማን ብለው መሰለሽ? ግንባራቸው የተኮማተረው፣ ቆዳቸው የተጨመዳደደው፣ ሰውነታቸው የጠቆረው ለአንቺና ለአንተ ብለው እኮ ነው። ይሄንን ሰውነት ግንባራቸውን፣ እጃቸውን መሳም መጸየፍ ማንነትህን እኮ ማንነትሽን እየዘነጋን እኮ ነው። ስለዚህ እነሱን እጃቸውን አለመሳም ዝቅ አድርጎ መመልከት፣ እቤት ሲገቡ አለመቆም ለነሱ የነሱን ሀቅ ከማጓደል ይቆጠራል። አተሰቡቡ ሰባተኛ አተሰቡቡ ፊሸት ሚሂማ እነሱን ለመስደብ መንስኤ መሆን። ተመልከቱ፣ መሳደቡማ ጭራሽ የማይነሳ ነገር ነው መሳደቡ። አረ ከአንድ ሙስሊም የማይጠበቅ ነው። አረ ከአንድ ሙስሊም አይደለም ነን ሙስሊም ሊያደርገው የማይገባ ነው፣ የለየለት እንስሳ ካልሆነ በስተቀር። እንስሶች እንኳን እናቶቻቸውን ያከብራሉ፣ ወላጆቻቸውን ያከብራሉ። አረ በምን እንደምንገልጸው እኔ እንጃ። ድንጋይ ካልሆነ በስተቀር ሰው ሆኖ እናቱንና አባቱን የሚሳደብ የለም። አሁን እዚህ ጋር ለእናትና አባቱ እንዲሰደቡ መንስኤ መሆኑ የእናትና የአባቱን ሀቅ ከማጓደል ይቆጠራል። እስቲ ማን ነው የሚመልስልኝ ይሄንን? እንዴት ነው እኔ እናትና አባቴ ወላጆቼ እንዲሰደቡ መንስኤ የምሆንበት አጋጣሚ አለ እንዴ? ኑረል ጀና ብቻ ናት የምታውቀው። ጥያቄው ግልጽ ነው አይደል? ሀጅሚ አኺ ፊላ ጦሮ፣ ጥያቄው ግልጽ ነው። ኡሙ አብዲን ግልጽ አይደለም አለችኝ። የወላጆችን ሀቅ አዳምጪ፣ ቡናውን በኋላ ታፈዋለሽ እሺ? ወይም ደግሞ የአላህ ባሪያዎች እያስቸገሩሽ ከሆነ አጠገብሽ ካሉ አደብ ያዙ በያቸው እንዳይቆነጠጡ። ጥሩ ተመልከቱ፣ ለሆነች ነው ኡሙ አብዲን አብዲን የሚለው ራሱ ማሻ አላህ። አላህ ያሳድግልሽ፣ ሷሊሆች አላህ ያድርግልሽ። ድንገት ላይኖሩም ይችላሉ እንደው ገምቼ ነው እንጂ። እና የወላጆችን ሀቅ ከማጓደል ውስጥ እናትና አባቴ እንዲሰደቡ መንስኤ መሆን፣ መንስኤ መሆን። ዋአሌይኩም ሰላም ወረሕመቱላህ። መንስኤ መሆን እንዴት ነው መንስኤ መሆነው? እስቲ ኑር አልጀና ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ይሰማል። መንስኤው ምንድን ነው? አሁን ለምሳሌ እናትና አባቶቻችን ወዳጆች ወይም ጓደኛዎች ከሰደብን ማለት ነው፣ እነሱ መልሰው ደግሞ የእኛን ቤተሰቦች የእኛን እናትና አባት ስለሚሰድቡ ይሄ ነው መንስኤው። አላሁ አለም። ያው ሌሎች ይመልሱ ትክክል ካልሆንኩኝ። ጀዛክላሁ ኸይረን። አበባ ስጧት እስቲ ለኑረል ጀና። ማሻ አላህ ባረከላሁ ፊኪ። ትክክል ነው፣ አበባ ይገባታል። ባረከላሁ ፊኪ። አገላለጹ ላይ አማርኛ ያስቸግርሻል መሰለኝ፣ ፈሪ ስለሆንሽ ነው እንጂ ትክክል ነው ያልሽው። እኔ ልጆች ዋለይኩም ሰላም ወረሕመቱላህ ከጓደኛቸው ጋር ከጓደኞቻቸው ጋር ቁጭ ብለው የሌላን እናት ሲሳደቡ መልሶ የእሱን እናት ይሳደባል። እኔ ምሳሌ የሌላን እናት ከተሳደብኩኝ እሱም መልሶ እኔ ምሳሌ እናትክን ስል አንተ እናትክን ይላል። አይደለም እንዴ? እኔ እናቴን እንደሰደብኩ ይቆጠራል ማለት ነው። እኔ እናቴን እንኳን ባልሰድባት ቀጥታ የሰውን እናት በመሳደቤ ያ ደግሞ አጸፋ ሲመልስ እኔ እናቴን እንደሰደብኩ ይቆጠራል። ስለዚህ ይሄም ሰሃቦቹ በጣም ገረማቸውና ረሱል አለይሂ ሰላት ወሰላም እንዲህ ሲሉ ሚነል ከባኢሪ ሸትሙ ረጁሊ ዋሊደይሂ ከትላልቅ ወንጀል ይቆጠራል ሰውየው ወላጆቹን መሳደቡ አሉ። አጂብ ገረማቸውና ሰሃቦቹ قالوا وكيف يشتم او يسب الرجل والديه انت تقولون اناتنا اباتن يسادبوا سينو فقال يسب ابا الرجل فيسب اباه ويسب امه فيسب امه اي يصير متسببا في شتم والديه وقال صلى الله عليه وسلم لعن الله من لعن والديه يسويون انات ابات يسادبال اسو دمو መልሶ እናትና አባቱን ይሰድባል እሱ እንደሰደበ ይቆጠራል አሉ። ስለዚህ መንስኤ ስለሆነ ነው። ሌላው ደግሞ እናትና አባቱን የረገመ አላህ ረግሞታል አሉ። እሚራገሙ አይጠፉም። አራ አላህ ያንሳልኝ፣ አራ አሁንስ ቶሎ ይግደልሽ እሚሉ አይጠፉም። አላህ የረገማቸው ልጆች አሉ እኮ አልፎ አልፎ ጥቂቶች ቢሆኑ አራ አንቺንስ ቶሎ እድሜሽን ያሳጥረው እሚሉ አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሪሃና ሪሃ። ስለዚህ አላህ ከእንደዚህ አይነቶቹ ልጆች ይጠብቀን። ኡስታዝ ሲገቡ መልእክት ስጡኝ። ሐኑታ ሐኑታም ሆንሽ ኡሙ አብዲን ኡስታዝ ሲገቡ እጅ ወደ ላይ በማንሳት አሳዩኝ። ጥሩ እንግዲህ እነዚህ ናቸው። ወደ ስንት ተጠቀስን? ወደ ስንት ተጠቀስን? አሁን ልጆች የወላጆቻቸውን ሐቅ ካለማክበር ወይም አለማክበርን ሰባት ይበቃናል። ሰባቱን እንዳትረሱ የጻፋችሁ ጎበዞች ናችሁ። ጥሩ የወላጆችን ሐቅ የማያሟሉ የሚደርስባቸው ቅጣትስ ምንድነው? አሁን ምናየው ተመልከቱ። ማንኛውም ወንጀል ቅጣቱን አላህ ሊያቆየው ይችላል። ወአለይኩም ሰላም ወራህመቱላህ። ይቅርታ አርጉልኝ ድንገት ሪከርድ የሚደረግ ከሆነ እኔ ስትገቡ ሰላምታ ካልመለስኩኝ አውፍ እንድትሉ። ጥሩ ማንኛውም ወንጀል ቅጣቱን አላህ ሊያዘገየው ይችላል። የወላጆችን ሐቅ ያጓደለን ሰው ግን እዚሁ ያቻኩልለታል ነው ያሉት ረሱል አለይሂ ሰላቱ ወሰላም። ልብ በሉ፣ ሰው ዝሙት ቢሰራ፣ ቢሰርቅ፣ ቢዋሽ፣ ሚዛን ቢያጎድል፣ ሰው ቢገድል፣ ዘካ ባይሰጥ፣ ሐጅ ባያደርግ እነዚህን አላህ ቅጣቱን ሊያዘገይለት ይችላል። የወላጆችን ሐቅ ያጓደለን ሰው ግን ቅጣቱ እዚሁ ነው የሚያመጣለት አሉ። እንዴት አሉ? كل الذنوب يؤخر الله ما يشاء الا عقوق الوالدين فان الله يعجل لصاحبه في الحياه الدنيا قبل الممات የሱን ግን አሉ እዚችው እዱንያ ላይ ያመጣለታል አሉ። የወላጆችን ሐቅ ያላከበረን ሰው ቅጣቱን እዚሁ ያመጣለታል። አላህ ይጠብቀን። በሌላው ሐዲሳቸው ላይ ምን አሉ? ባባኒ ሙአጀላኒ عقوبتهما في الدنيا البغي والعقوق رواه الحاكم وصححه الالباني في صحيح الجامع ሁለት የቅጣት በሮች አሉ አሉ። እዚህ ምድር ላይ በፍጥነት የሚመጡ ሁለት በሮች አሉ። ቅጣታቸው የሚቻኮል የሆኑ በሮች፣ ድንበር ማለፍና የወላጆችን ሐቅ ማጓደል። በእነዚህ የተነሳ የሚመጡ ቅጣቶች በሮቻቸው ቶሎ ይከፈታሉ። ስለዚህ ይሄንን ልብ ልንለው ይገባል። ሁለተኛው ከትላልቅ ወንጀል መሆኑን ካወቅ ትላልቅ ወንጀል ደግሞ ከፍተኛ የሆነ ቅጣት ተዘጋጅቶለታል። ስለዚህ ሁላችንም ቅጣቱ እዚህ ምድር ላይ በፍጥነት የሚመጣ መሆኑን ተገንዝበን የወላጆቻችንን ሐቅ ልናከብር እንጂ ልናሟላ እንጂ ልናጓድል አይገባም። ሁለተኛው ቅጣት لا ينظر الله الى عاق والديه الله يوم القيامه ودسو يرحمت ايتان اياهم አላህ እንዳያየው እንዳያያቸው ከሚደረጉ ሰዎች ውስጥ የወላጆቹን ሐቅ የሚያጓድል ሰው ነው። ነሳኢና በዛር ሐኪም ከዘገቡት ሐዲስ ውስጥ ሰላሰቱ ላ የንዙሩ ላሁ ኢለይህም የውም አልቅያማ፣ ሶስት አይነት ሰዎች አሉ አላህ ወደ እነሱ የውም አልቅያማ የማያያቸው። አልዓቁ ሊዋሊደይህ፣ ከነዛ ሶስት ውስጥ የወላጆቹን ሐቅ የሚያጓድል የሆነ ሰው። ሶስተኛ የወላጆቹን ሐቅ የሚያጓድል ሰው ጀነት አይገባም ነው ያሉት። ሰላሰቱን ሐረመ አላሁ ተባረከ ወተዓላ አለይሂሙ ልጀና፣ ሶስት አይነት ሰዎች አሉ ጀነት እርም ከተደረገችባቸው። በነገራችን ላይ ጀነት አይገቡም ሲባል ከኩፍርና ከሽርክ ውጭ ያለ ወንጀል በሙሉ መጀመሪያ ጀነት አይገቡም ለማለት ነው እንጂ ሳይቀጡ ጀነት አይገቡም ለማለት ነው እንጂ በዚያው ጀሃነም ውስጥ ዘውታሪ ይሆናሉ ለማለት እንዳላደለ ልብ እንድትሉ ይፈለጋል። ልብ እንድትሉት አሳስባለሁኝ። ምክንያቱም ከሽርክና ከኩፍር ውጭ ያለ ያስቀጣዋል፣ ጀሃነም ይገባል፣ ተቀጥቶ ግን ይወጣል። የቅጣቱን መጠን አላህ ነው የሚያውቀው። ግን ወንድሞቼና እህቶቼ የእናትና የአባትን ሐቅ በማጓደል ወደ ጀሃነም ከመሄድ ሐቃቸውን መጠበቅ አይሻልም? አላህ ያግራለን። ስለዚህ ሶስት አይነት ሰዎች አሉ ጀነት የማይገቡ፣ ከነዛ ውስጥ አንዱ የወላጆቹን ሐቅ የሚያጓድል ነው ብለዋል ረሱል ዓለይሂ ሰላቱ ወሰላም። ሱብሓነላህ። ሌላም ሐዲስ አለ ጠበራኒና አሕመድ እብኑ ኹዘይማ እብኑ ሒባን ከዘገቡት ውስጥ ላ የቅበሉ ላሁ፣ ሶስተኛው ቅጣቱ የወላጆቹን ሐቅ የማያከብር ሰው ቅጣቱ ላ የቅበሉ ላሁ ሚን አልዓቂ ዓመለን፣ የወላጆቹን ሐቅ የማያከብር ሰው የሚሰራውን መልካም ስራ ሙሉ ሆኖ አላህ ዘንድ ተቀባይነት እንዲያገኝ አያደርግለትም። ጾም ጾመን፣ ዘካ፣ ሐጅ፣ ዚክር፣ ሰደቃ፣ ቁርአን ቀርተን ዳዕዋ አድርገን እነዚህን የመሳሰሉ መልካም ስራዎቻችን ሙሉ ሆነው አላህ ዘንድ ተቀባይነት እንዲያገኙ ከተፈለገ የወላጆችን ሐቅ ማሟላት አለብን። ማናሟላ ከሆነ ግን መሰናክል ይሆንብናል። አራተኛ የወላጆችን ሐቅ የሚያጓድል የማያሟላ ሰው አላህ ዘንድ የተረገመ ነው። እንግዲህ እነዚህ ይበቃሉ። ለመጨረስ መጨረሻ እየደረስን ነው። ማሻ አላህ በጣም ጥሩ ኡስታዝ እየገቡ ነው ተብሏል። ዌልካም ብለናል። እዚሁ ላይ እንጨርሳለን። በሚቀጥለው ትምህርታችን ቢኢዝኒላሂ አዘ ወጀል አስባቡል ዑቁቅ የወላጆችን ሐቅ ወይም መብት እንዳንጠብቅ የሚያደርጉን መንስኤዎች አሉ። ካወቅናቸው እንድንጠነቀቅ ስለሚያግዘን እነዚያን ነገሮች በአላህ ፍቃድ በሚቀጥለው ሳምንት ስንገናኝ አብረን ለማየት እንሞክራለን። በሰማነው የምንሰራ ያድርገን። ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኪረት ሐሰነተን ወቂና አዛበ ናር። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚን አልኻስሪን። اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم ألف بين قلوب المؤمنين واجمع كلمتهم على الحق ووحد صفوفهم برحمتك يا أرحم الراحمين. وصلى اللهم وسلم وبارك على نبينا محمد وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.